ተጠብቄ ማኖ ስለማንቺ ስለማንቺ ከቡን ጌታ ሁሉን በመትች ካል ኖራለሁ ካልህን አምናለ ስለኝ ታዲያ ለምን እሰጋለሁ ፍጹም በረከት በፍቅር መንግስት በደስታ ኖራለሁ